በዘመን ሁሉ ይወዳል በዘመን ሁሉ ይወዳል ቸር ወዳጄ በዘመን ሁሉ ይወዳል በዘመን ሁሉ ይወዳል ብቻዬን ገኝ ተፈጸመ ታማይለ ምድረ በዳ የነገርከኝ ተፈጸመ ምድረ በዳ ያወራኝ ተፈጸመ በልጅነት የነገርከኝ ስንቱ ሆነ ለብቻዬ የነገርከኝ ተፈጸመ ስንት ጊዜ ያሳፈርከኝ ቃልን ሆነ ዛሬ ቆሜ ከተነገን በማያዝ መንገድ ላይ ያኔ ማንተ እንዲያልከኝ አይንን ከፍተ እስከሩቤ ተወባለው መጥረበታ እጄን ያሳመንከኝ ስንቱን ደበር ያዘየ በመንገድ አስደነቀኝ አስደነቀኝ ታማይለ ረበዳ የነገር ከኝ ተፈጸመ ታማይለ ለብቻዬ የነገር ከኝ ተፈጸመ ምድረበዳ ያወራኝ ስንቱ ሆነ በልጅነት የነገርከኝ ተፈጸመ ማንም ሳይኖር የነገርከኝ ተፈጸመ ስንት ጊዜ ያሳፈርከኝ ቃልን ሆነ በዘመን ሁሉ ይወዳል በዘመን ሁሉ ይወዳል ቸር ወዳጄ በዘመን ሁሉ ይወዳል በዘመን ሁሉ ይወዳል ብቻዬ የነገርከኝ ተፈጸመ ታማይለ ምድረ በዳ የነገርከኝ ተፈጸመ ምድረ በዳ ያወራኝ ተፈጸመ በልጅነት የነገርከኝ ስንቱ ሆነ ለብቻዬ የነገርከኝ ተፈጸመ ስንት ጊዜ ያሳፈርከኝ ቃልን ሆነ Zare want to me lippy barta get up at the girl lay. Honetao chas rasu in a girl and the chay. Amanyano on the canoe, Santa Tabut, Yamanku. Let's then get as girl, Yigata, Cantagano, Cantagano. Below Halloween, Negroalway. Below Halloween, Negroalway. Exactly, we wouldn't. Below Halloween, Negroalway. Below Halloween, Negroalway. Exactly. እግዚአብሔር ዓለም ይሆናል እግዚአብሔር ዓለም ይሆናል እግዚአብሔር ዓለም ዛሬ ይሆናል እግዚአብሔር ዓለም አሁን ይሆናል እግዚአብሔር ዓለም ይሆናል እግዚአብሔር ዓለም ይሆናል